ሄጅራ ቲዩብ። ሄጅራ ቲዩብ የተለያዩ ዳዎችን፣ ሲራዎችን፣ የሳህቦችን ታሪክ፣ የሀገር ውስጥና ዓለም አቀፍ አንገብጋቢ ዜናዎችን ለኡማው ለማድረስና የሙስሊሙን ህብረተሰብ ግንዛቤ ለማሳደግ የሚሰራ የእናንተው ቻናል ነው። እርሶም ሄጅራ ቲዩብን ሰብስክራይብ፣ ላይክ እና ሼር በማድረግ አጅሩን ይቋደሱ። ለካይ ቆዳዬ ቀለም አይደለም የኔ ማንነት የሚወሰነው ውስጤ ባለ ዓላማ ታላቅነት ወኔ ቆራጥነት ነው የሚወሰነው ብሎ ተነሳ። ይሄ አግላይነት ወኔን ይሰልባል። በቀለሙ በብሔሩ በሃይማኖቱ ሰዎች ማግለል ስንጀምር አገርን አንድ እጇን ያሰርናት ወደፊት መራመዳችን። አንድ ትልቅ ህንዳዊ ምሁር ያሉት አባባል አይረሳኝ። አንድ መጽሐፍ አላቸው ماذا خسر العالم بانخطاط المسلمين ሙስሊሞቹ ከዓለም አመራር በመወገዳቸው 1924 ላይ እስላማዊ ኸሊፋው በመወገዱ ዓለም ምን አጣች ብለው ቆንጆ መጽሐፍ ጽፈዋል። ሙስሊሞቹ ለዓለም የዋሉትን ጠቅሰው በቴክኖሎጂው በሳይንሱ በሂሳቡ የተጫወቱት ሚና ጠቅሰው ዓለም ምን አጣች ሙስሊሙ ከዚያ አመራር በመነሳቱ። ብዙ ነገር ነው ዓለም ያጣቸው። ፍትህን አጣለች፣ እድገትን አጣለች፣ ሰላምን አጣለች። በተመሳሳይ ኢትዮጵያም ይሄን ድርሻ ተወስዳለች። አንዱ አንዱን ሲያገለው አገር የበለጠሽ ነው የምትጫጫው። ሌላው ክፍል የመስራት ወኔውን ነው ለአገር የመኖር ስሜቱን ነው የምትገልበት። አግላይነት ቀባሪ ነው። ማልኮም ኤክስ ይሄን ብሶት ስለሚያቅ ትልቁ የተሐድሶ ሰው ያው ብዙ ጊዜ በአሜሪካ የጥቁሮች ነጻነት ታሪክ ላይ ስሙ የሚነሳው ማርቲን ሉተር ኪንግ ነው። ግን ትልቁ ሚና በታሪክ አጥኚዎች ዘንድ ሚና የተጫወተው ማልኮም ኤክስ ነው። ማልኮም ኤክስን ብዙ አድቨርት ማያደርጉት ትንሽ ቆፍጠን ያላካሄድ ስላለው ሚሊታንት ነው ይሉታል። በተለይ የምርጫው ወቅት ላይ ዘ ባሌት ኦር ዘ ቡሌት ብሎ የተነሱ አቋም ነጮችን አስፈርቷል። ወይ የምርጫ ኮሮጆ ይዳኘን አሊያም ቀላሃው ይዳኘን ብሏቸው ነው። ከተጨበረበረ አገር ይታመሳል። ሰው ብዙም ማልኮም አድቨርት እንዲደረግ አይፈለግም። ኤኒዌይስ የተጫወተው ሚና ለአሜሪካ ሰላም፣ ለጥቁሮች ነጻነት መተካ የለውም። በአንድ ንግግሩ ላይ እኛ እንበል ይላል ማልኮም። እኛ እንበል፣ የኔ ብሔር የኔ ሃይማኖት አይደል፣ እኛ ሁሉም ተጠቃሚ ይሁን። ለሁሉም የምትመች ሀገር እንፍጠር። ሁሉንም አቃፊ የሆነች ሀገር ትኑር። ያኔ ስኬታማ እንሆናለን። በአንድ ንግግሩ ላይ ምን ይላል? አይ ይላለች፣ እኔ የምትለው አይ የምትባለው ቃል። አሁን በሽታው እሷ ነች አይደል? ሁሉም እኔ ነው አይደል? እኔ ብሔር፣ እኔ ሃይማኖት፣ እኔ ነው ሁሉ። በዓለም ላይ በተደረገው ጥናት አገልግሎት ላይ በጣም የዋለች ቃል የቷነች አይ የምትሎች እኔ፣ የኔ ብሔር፣ የኔ ስራ፣ የኔ ህዝብ፣ የኔ አይ በጣም አገልግሎት ላይ ዋለች ቃለች። የኛ የነሱ ሌሎችን ማድነቅ ለሌሎች እውቅና መስጠት የለም፣ እኔ ነው። እና በሆነ ንግግሩ ለምን ይላል ወዳጆቼ ይላል ኢቭን አይ ይላል አይ የምትባለው ቃል ዊ እኛ በሚል ሲተካ ኢልነስ የሚለው የእንግሊዘኛ ቃል በሽታ የሚለው ኢልነስ ቢካምስ ዌልነስ ይላል። መልካምነት ዌልነስ። አይ ነው እኮ አይ ኤል ኤል ኤን ዳብል ኤስ ነው ኢልነስ ይባል። አሁን አይን አንሳና ዊ ተካበት ዌልነስ ይሆናል። የቃላት ለውጥ ተአምራዊ ለውጥ ያመጣል። ስለ አብሮነት ካላሰብነ ኢትዮጵያ ወደፊት ፈቀቅ ማለት አትችልም። አንዱ ስለ አንዱ ማውራት አለበት። አንዱ ለአንዱ ሃይማኖት እውቅና መስጠት አለበት። እስልምና ውስጥ መቻቻል የሚለው ቃል ባይተዋር ነው፣ አይታወቅም በዲኑ። እውቅና መቸር ነው በእስልምና። ለኩም ዲኑኩም ወሊየ ዲን፣ እኔ ራሴ አለኝ እናንተ ራሳችሁ አላችሁ፣ አለቀ። የነጅራን ክርስቲያኖች ወደ ነቢዩ ሰለላሁ ዐለይሂ ወሰለም ሰለላሁ ዐላ ረሱልላህ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ልዑካን ሆነው እስልምናን ለማጥናት ሲመጡ 11 ሰዓት ላይ የቅዳሴ ሰዓታቸው ደረሰ። ጸሎት ሊያረጉ ነው። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም ያወሩ ነው የሶላት ሰዓት ደርሷል አሏቸው። ግልጽ ነው። ረሱል ሰለላሁ ዐለይሂ ወሰለም መስጂዳቸው ላይ አንድ ኮርነር ፈቅደውላቸው ጸሎት አደረጉ። እስልምና ላ ኢክራሃ ፊ ዲን ሲል ውቅና ጭሯል። አታስገድደው፣ የማሳመን ጥሪ ነው የምታደርገው። ሐሳቡን ትሰጠዋለህ። ثم ابلغه مأمنا ሸኘው፣ ከዛ በኋላ ወደሚፈልግበት ቦታ አድርሰው። አእምሮ አምኖ እንዲመጣ አድርገው። የእስልምና አቋም መጫን፣ ማሳደድ፣ ማረቅ እስልምና አይቀበለው። መቻቻል የሚለው ሸክም ቃል ነው። መቻል የሚል ከውስጡ ቃል አለ። መቻቻል ማለት የመቻል እኮ ነው። ቃል ሆንልህ ብሎ ጊዜ እስኪ ገጥመህ ቻለው ይባላል። እድል ስታገኝ የምታጠቃበት ነው። ተርሙ እውቅና መቸር ነው። በእኛ ወዳጆቼ አንዴ ያስታውሳለሁ፣ የሆነ የቴሌቪዥን ጣቢያ ላይ የሬዲዮ ጣቢያ ቀረብንና ፕሮግራሙ ሊጀምር ሲል ጋዜጠኛው አንድ አባባል አለኝ። ፕሮግራሙን እንዴት እንክፈተው ሲል ራሳችሁን አስተዋውቋል ጋዜጠኛው። ከኔ ጋር ጓደኛ ያለ ሬዲዮ ፕሮግራም ነው እናስተዋውቅ ሲል፣ አይ እኔ ራሴን ከማስተዋውቅ እኔ ጓደኛዬን ላስተዋውቅ፣ ጓደኛዬ እኔን ያስተዋውቅ አልኩት። ከዛም እኔ ጓደኛዬን ገለጽኩት ምናምን፣ እሱም እኔን ገለጸ። ፕሮግራሙ ጀመረ። ሲጀምር ጋዜጠኛው ጥያቄው ሊጠይቅ ሲል በዚህ እንጀምር አለ። ይህን አካሄድ ለመረጥከው አለኝ። ግልጽ ነው። ድሮ የተለመደው እኔ እንትና ነኝ ምናምን ብሎ ነው። ያም አይ አንዳችን ስለ ሌላው ማውራት መጀመር አለብን። ግልጽ ነው። መቼ ነው አንዱ ስለ ሌላው የሚያወራው? ስለዚህ በየትኛውም የህይወት ጉዟችን ላይ በተለይ ደግሞ እንደ ኢትዮጵያ እንድንቀጥል ከተፈለገ ይህ አካሄድ ያስፈልገናል። እንደ ህዝብ ለሌላው እውቅና መቸር፣ ለሌላው ቦታ መስጠት አገርን እንደ አገር የሚያስቀጥላት ንጥረ ነገር ነው። እንደ መንግስት፣ መንግስት ለቃላችሁ ታማኝ፣ ለሚገባቸው ቃል ኪዳን ታማኝ መሆን አለበት። ምናልባትም አሁን ያሉነን መዋዠቆች ስንመለከት እንዲህ አይነት ክፍተቶች እናስተውላለን። መንግስት አመራር ሊደርሺፕ መሪ ታማኝ ሊሆን ይገባዋል። በአንድ ጥናት ላይ ፖዘስ ኤን ኮዝነር የሚሏቸው የሊደርሺፕ ምሁሮች ያረጉትን ጥናት ልንገራችሁ። 25 ዓመት ነው የፈጀው ጥናቱ። ያው ብዙ ጊዜ ሪሰርች ሲሰራ ለምሳሌ ደውሃ አካባቢ ያሉ ሰዎች ስለሆነ ነገር ምን ያስባሉ፣ ስለ ስደተኞች ብዬ ጥያቄ ይበትናል። እሱን ሰብስቤ ነው ፐርሰንቴጅ የማወጣው። ስደት ጥሩ ነው፣ ስደት አስከፊ ነው፣ እንዲህ ነው ሪሰርቾች የሚሰሩት። ማስተር ፒኤችዲ ሲሰራ ከዚህ ውጭ አይደለም፣ ጥናት እንዲህ ነው የሚሰራው። እነዚህ ሰዎች ግን በተለየ መልኩ ዓለም የምትናፍቀው መሪ ማን ነው ብለው ጥናት አደረጉ። ያደረጉት ለስድስት ወር ለሁለት ወር አይደለም፣ ለሀያ አምስት ዓመት ነው ያደረጉት። እንዲህ አይነት ጥናት ዓለም ላይ አልተካሄደም። 25 ዓመት ሪሰርች። ሁለተኛ አሜሪካ ላይ ወይ ካናዳ ላይ ብቻ አይደለም ያደረጉት፣ የሰው ልጅ ምን ይፈልጋል ነውና ሁሉንም አህጉሮች እንዳሰሱ፣ ኤዥያን፣ አውሮፓን፣ አፍሪካን፣ አሜሪካን ሁሉን። ከ1.5 ሚሊየን ህዝብ በላይ በሪሰርቹ አሳትፈዋል። ቶፕ ሌቭል ማናጀሮችን ምናምኖች ሁሉን ነው ጥያቄ። ለ25 ዓመት እንዲህ አይነት ጥናት የለም። 25 ዓመት ሁሉን አህጉሮቹን ያካተተ፣ ሶስተኛ ደግሞ 1.5 ሚሊየን ህዝብ የተሳተፈበት ትልቅ ጥናት ነው። ጥናቱን ሲጨርሱ ዓለም የምትፈልገውን መሪ በአንድ ቃል አገኙት። ከኔ ጋር ናችሁ ነው? ወደ ፎቶ ፈገግ እያላችሁ ዓለም የምትፈልገው መሪን በአንድ ቃል አገኙት። አልሚስዳቅያ ነው በአረበኛ። በእንግሊዘኛው ክሬዲቢሊቲ ይሉታል። ቋንቋው ምስዳቅያ ተንተን ሲል ከሁለት ቃል ነው የተሰራው። ምን ማለት መሰላችሁ? እኔ የሪሰርች ውጤቱን ሳይደንግጫለሁ። ዓለም አሁን ደዋና የመሪ ኳሊቲ የያዘው ባህሪ ነው። ምስዳቅያ ማለት الصادق الأمين مالتنا كني قاناتش إيه يمان سو سمنبر بتاريك عمد لي يأند يلوت هواريا سم يسول جوچني تاريك مزور يلوت مري يمان متريان بريس رسول صلى الله عليه وسلم حقيقة مسلم مهرانوچ إيه تنات سيوتا هلوم دنگتوان هلت تشاصر ليني يوتاو the leadership challenge bemiro mesaf len yawtut alam mitnafqaw wana mari as-sadiq al-amin misdaqiyya credibility tnat sidderg america ust yallu manageroch saratenyoch 55% mariochachawun sadiq na amin adellem belawnum yamnuach sezi litazzezwacho fiqadeny adem mari እውነተኛ ካልሆነ ታማኝ ካልሆነ ህዝባዊ ተከታይነት አያገኝ። ለገባው ቃል ማደር አለበት። የተከሰቱ ክስተቶችን ማውጣት አለበት። ረሱል ሰለላሁ ዐለይሂ ወሰለም ገና የ35 አመት ወጣት ይያሉ። ቁረይሽ እንደዛ ሊጋደሉ ቁረይሽ ታቃላችሁ። ለክብራቸው የሚሞቱ ናቸው። ሁሉም ይቀርባቸው። ክብራቸውን ከነካ ከህይወታቸው በላይ። አቡ ጀህል ጦርነት ላይ ወድቆ አንገቱን ሊቆርጠው አንዱ ሲመጣ አንተ ሰው ሆይ አለው ስትቆርጠኝ ዝቅ አድርገ ቆረጠኝ አለው የመካ ሴቶች ለካንገት አልነበረውም እንደይሉኝ የሞተኮ ነው ግን እቺን ክብር ይፈልጋታ እንዴ ለክብር በጣም ይሞቱ ነበር አረቦቹ ከአባ የተሰራ ነው መጨረሻ ላይ የቀረው ሀጀረል አስወድ ነው ማን ያስቀምጠው ይሄን ድንጋይ የተከበረ የጀነት ድንጋይ ነው ሀጀር አላሶድ ሲመጣ በጣም እንደወተት ነጭ ነበር ሰወደድኩ አድራኑ በኒ አደም ያደም ልጅ ወንጀል አጠቆሮ ብሎ አረሰላሰል ይሄን ድንጋይ ማን አስቀምጦ ክብሩን ይውሰድ ለማንም ጎሳ ማንም ጎሳ ሊሰጥ ፍቃደኛ አይደለም ሊጋደሉ ሰይፍ ሲማዘዙ አንድ ሐሳብ ቀረበ እኛ ከመንጋደል ከአባስር ላይ በዚህ በር የሚገባን ሰው ዛሬ እሱ ይዳኘን አሉ። ሁሉም ወደ በሩ አንጋጥቷል። የማንጎሳ መጥቶ ነው የሚዳኘው። ልክ ያላህ ቀደር ሆኖ 35 አመታቸውን ያኔ ማን ብቃሉ طلع البدر علينا كواكبቱ فنتቅ አሉ ረሰላ ሰለላሁ ዐለይሂ ወሰለም። ልክ እንዳዩዋቸው هذا الامين رضينا بحكمه አሉ። ይሄማ ታማኙ መሐመድ አይደል በዳኝነቱ አመነናል አሉ። ረሰላ ሰለላሁ ዐለይሂ ወሰለም ስትራቴጂስት ነበሩ። የቁረይሽን ጎሳ ምንድነው እንዲሆነን ነው ችግር የለም ያንዱን ጋቢ ሳቡት መሬት ላይ አስቀመጡት ሁሉን ጎሳ በየጫፍ ያዛሉት እዚያዘ መሃል ላይ ድንጋውን አደረጉት ከፍ አርጓሉ ከፍ አርጉ ገፍ አርገው ቁጭ አርጉ አለቀ እ ይሄን ክስተት ያነበበው በርናንድ ሾው ሚሉት የአሜሪካ ውቁ فلاسفة محمد إلال صلى الله عليه وسلم بزي زمن بنور يا عالمين شقر شاين بمتتات قسمة فتاتنا ببرير اللهم صلى الله عليه وسلم على نبينا سلزي وداجو تشي اندى منقست اندى مرار اونتن ينت اجيك يتبكات اندى نعمل يتبك ببنان بزوم الله تشوها اللي كساعة ترتنا متو እንደኛ ሙስሊሙ উম্মা ባገራዊ ለውጡ ላይ አቅም ኑሮት ከፍ ብሎ ይሄድ ዘንድ ሶስት የኃይል ምንጭ የሚባሉት ነገር እጅጋ ማድረግ አለበት። ሶስት ነገሮች ነጮቹ ሲያስቀምጡት ኤም ኢ ስኩዌር ይሉታል። ኤም ሚዲያ፣ አንደኛው ኢ ኤጁኬሽን፣ ሁለተኛው ኢ ኢኮኖሚ። እነዚህ ሶስቱ ነው ያዘ የትኛውም ህዝብ ከፍ ይላል። ሚዲያን ሰዱት። የሚዲያን ፓወር እንግዲህ ፌስቡክ ነው ስለነገራችሁ ነው ያልነግራችሁ። ሶሻል ሚዲያ ያለውን አቅም ፖሊሲ ማስለወጥ ይችላል። አይደለም ነው ሚዲያ ላይ ሙስሊሙ ጠንካራ ሚዲያ አስፈልገዋል አገርም ይገነባበት አብሮ ሚዲያ አስፈልገዋል እውነትን የሚያወጣበት ሚዲያ አስፈልገዋል ዓለም ላይ ይሁዳዎቹ በቁጥር ትንሽ ናቸው ተጽኗቸው ግን ሶስቱን ስላማከሉ ነው ይላሉ ጥናቶች ሲኤንኤን ማን ይመስላችኋል የይሁዶች ነው ሲኤንኤን በዓለም ህብረት ስድስተኛው ተቀማጭ ነው የሚባል እንደ ከፓወሩ የተነሳ ስድስተኛው ተሰብሳቢ ነው ከሃያላ መንግስታት ጋብሮ ማለት ትልቅ ፓወር አለው ሚዲያ አሜሪካ ህዝብ ከሚከታተለው 98% ሚዲያዎች በጆች የተያዙ ናቸው ፖለቲከኞቹ የሚያነቧቸው ዋሽንግተን ፖስት በእነሱ እጅ ነው ያሉት ሚዲያ ትልቅ አቅም አለ እውነትን ታወጣበታል ተጽኖ ትፈጥርበታል ሆሊውድ ምን ያህል ተጽኖ ፈጥሮብናል ህይወታችን ላይ እንደ አሜሪካ እኮ በምድር ላይ የተሸነፈችውን ጦርነት ፊልም ሰርታ እኮ ታሸንፋለች የቬትናም ጦርነት ተሸንፋለች አይደል ግን ቬትናምን አስመልክቶ የተሰራው ፊልም ላይ አሜሪካን ያሸነፈችው ግልጽ ነው በፊልም ማስ ሚዲያ ኢዝ ማስ ማኒፕሌሽን እንደፈለክ ነው የምትሰራ ሚዲያ ማለት በዚህ ነው ዓለምን ኮንትሮል የሚፈልጉትን አካል አክራሪ የፈልጉትን አሸባሪ ሌላውን ተሸላሚ ሚዲያ ነው የሚሰራው ንስራ ሞራ ተስከዚያ ፍንክችም ማለለም የመጣው ቢመጣ ከበጎ ዓላማዬ